የሚያመልከው አምላክ ሳይን ሳይጨበጠው የፊደላት ብዛት ሰው በታይ ገምተው መንፈሳዊ አይኖች ተከፍተው ካላዩት ቃሉ ማንነት ነው አውቀናል ለሚሉ ሞኝነው አልተማረም አሉኝ እግዚአብሔር አድሬለት ቢያዩኝ ድርቤንና ጥቅሜን ባለማወቃቸው እኔ አተንኩላቸው ሞኝነው አልተማረም አሉኝ እግዚአብሔር አድሬለት ቢያዩኝ ድርቤንና ጥቅሜን ባለማወቃቸው እኔ አተንኩላቸው ሳይጠልም መዝጊያ ሳይቆልፍ የሰው ልጅ መለስ ለሚጠፋል ጉልበቱን ከማፍሰስ ይልቅ ሳይጠልም መዝጊያ ሳይቆልፍ የሰው ልጅ መለስ ለሚጠፋል ጉልበቱን ከማፍሰስ የሚጠፋ ጥሪት አከማቸት እንጂ ዘላለማዊውን ለማግኘት ዘርግቼ ጌታዬን የሞትኝ ብዬ ወሰኔ ከአዋቂዎች በላይ አልሆንኩም ወይኔ ሞኝነው አልተማረም አሉኝ እግዚአብሔር አድሬለት ቢያዩኝ ድርቤንና ጥቅሜን ባለማወቃቸው ወንጌሉ አልተማረም አሉኝ እግዚአብሔር አድርግለት ቢያዩ ድርቤንና ጥቅሜን ባለማወቃቸው እኔ አተንኩላቸው ይልቅ ሳይጨልም መዝጊያ ሳይቆልፍ የሰው ልጅ መለስ ለሚጠፋ ዓለም ጉልበቱን ከማፍሰስ መድረና ሰማይን ያበጀው ፈጣሪ አይመረመርም ገብቶ ላብራቶሪ ቁጥርን ከቁጥር ጋር ያጋጩ ቢኖሩ አያዩትም ጌታን ሩቅ ነው ሀገሩ ሞኝነው አልተማረም አሉኝ እግዚአብሔር አድሬለት ቢያዩኝ ድርቤንና ጥቅሜን ባለማወቃቸው እኔ አዘንኩላቸው ሞኝነው አልተማረም አሉኝ እግዚአብሔር አድሬለት ቢያዩኝ ድርቤንና ጥቅሜን ባለማወቃቸው እኔ አዘንኩላቸው ፋቱ ለቆለ ታረመ ብርሃን ነው ገና ዛሬ መጨለመ ሞኝነው አልተማረም አሉኝ እግዚአብሔር አድርግለት ቢያዩኝ ድርቤንና ጥቅሜን ባለማወቃቸው ያዘንኩላቸው ሞኝነው አልተማረም አሉኝ እግዚአብሔር አድርግለት ቢያዩኝ ድርቤንና ጥቅሜን ባለማወቃቸው እኔ አዘንኩላቸው ይልቅ ሳይጨልም መዝጊያው ሳይቆልፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማፍሰስ ይልቅ ሳይጨልም wallet.